እና በዛሬው ዕለት መገደል የተወሰነባቸው ግለሰቦች እናንተ እንዳላችሁት ሳይወጡ በቤት ተደብቀው ቢሆኑ እንኳን ኑሮ በዚህች ቦታና በዚህች ሰዓት እዚህ መውደቂያቸው ላይ አወጣቸውና እንዲገደሉ አደረጋቸው ነበር እንጂ እናንተ እንደምትሉት የሚቀር ጉዳይ አልነበረም ይላል። ወሊየብተሊየላሁ ማ ፊ ሱዱሪኩም እና ይሄን አይነት ሁኔታ የፈጠረው አላህ በልቦናችሁ ውስጥ ስታምቁትና ስደብቁት የነበረውን ኒፋቃችሁን ሊያጋልጠውና ሊፈትነው ፈልጎ ነው። ወሊየመሕሶ ማ ፊ ቁሉቢኩም በልቦናችሁ ውስጥ ያለውን ደግሞ ከንቱ አስተሳሰብም ሊያጸዳው ፈልጎ ነው እንጂ እናንተ እንደምትሉት የተወሰነው ነገር የሚቀር አልነበረም ይላል። ወላሁ አሊሙን ቢዳቲ ሱዱር አላህ ምንጊዜም በሰዎች ልቦና ውስጥ የተደበቁና የተሰወሩትን ምስጢሮችም ሳይቀር አብጠርጥሮ የሚያውቅ ነውና በዚህ መልክ እኔ ይልቁንስ ልንገራችሁ እናንተ የምትሉት ይቅርና አላቸው ነው። እና ሙናፊቅ እንግዲህ ብዙ ጊዜ ኢማን ስለሌለው አንድ ነገር በሚፈጠርበት ጊዜ እንዲህ ባይሆን ኖሮ እንዲህ ባልሆነ ነበር፣ እንዲህ ብናደርግ ኖሮ እንዲህ እናገኝ ነበረ እያለ ለውን ይደረድራል ማለት ነው። ለው የሚባል ነገር ደግሞ ለሙእሚን አይሰራም። ምክንያቱም በቀደር ታምኗል። አላህ የወሰነው ነገር አይቀርም ከተባለ መሞት ያለበት ሰው እንዲህ ባይሆን ኖሮ አይሞትም አይባልም። አላህ ቀድሮት ነው መባል ነው የሚገባው። እናንተ ግን እዚህ ኡሁድ ዘመቻ በዛሬው ዕለት ባትመጡ ኑሮ እነገሌ እነገሌ መገደል አይችሉም ነበረ ነው የምትሉት ያላችሁ። ይህ ደግሞ ከእናንተ ይልቁንስ ሰዎች የሚሰሩትንና የሚናገሩትን ብቻ ሳይሆን በልባቸው የሚቋጥሩና የሚያስቡትንም ጭምር የሚያውቀው ጌታ ያውቃልና የማይቀር ጉዳይ ነበር ቤትም ቢውሉ ብሌ መልሳለሁኝ ነው የሚለው። እነ ለዚነ ተወለው ሚንኩም የውመል ተቀል ጀምዓን እነዚያ ከእናንተ መካከል ሁለቱ ቡድኖች በውጊያው በተገናኙበት ዕለት ወደ ሽሽት ያመሩ የሆኑት ይላል። እነመ እስተዘለሁም ሸይጣን ቢባዲ ማ ከሰቡ ቀደም ሲል በፈጸሙት ወንጀል ሳቢያ ሰይጣን ነው ያሳሳታቸውና ያወናበዳቸው ይላል። እነዚ እንግዲህ ከኋላ ጀርባ እንዲጠብቁ የተመደቡት በአብዱላህ ብኑ ጁበይር መሪነት እንዳትሄዱ እየተባሉ እምቢ ብለው በመምጣታቸው አላህ ተቆጥቶባቸው ነው ጦሩ እንደዛ ውጤቱ ባልተጠበቀ መልኩ እንዲከሽፍ የተደረገው ነው የሚለው። እነዛ ሰዎች በአማናቸው ቢቀመጡ ኑሮ ይልቁንስ የዚህ አይነት ዕቁባ አላህ አያመጣባቸውም ነበረ። እና ቀደም ሲል የነብዩን ትእዛዝና አደራ ጥሰውና አፍርሰው ሲመጡ ጊዜ በእናንተ ሐሳብ ነው እንደ ለጥቅም ለገንዘብ ለምርኮ ብላችሁማ የነብዩን ትእዛዝ ተጣሳችሁ በሉ ታገኛላችሁ በማለት አላህ ለእንዲህ አይነት ውድቀት አበቃ። እነሱም ብቻ ሳይሆን ሰላማዊዎቹንም ጭምር ጓደኞቻቸውን አስጎዷቸው ማለት ነው። ምክንያቱም አንድ አካል የሆነ ቡድን አንዱ ክንፍ በሚያጠፋ ጊዜ በሱ መዘዝ ሌላውም አብሮ ይጎዳልና ማለት ነው። ወለቀድ አፈላሁ አንሁም ሁኖም ጥፋታቸው ቀላል አልነበረም። በዚህ በዱንያ መጠቃቱ መቆሰል መገደሉ ብቻ ሳይበቃ በአኸራም በእጅጉ የሚያስቀጣ ነበረና ግን አልቀጣቸውም ይቅርብያቸዋለሁ በዚሁ ይብቃ ይላል። ኢነላህ ገፉሩን ሐሊም እና አላህ ለአጥፊዎችና ለተጸጻቾች ይቅርባይና ማሃሪ እንዲሁም ደግሞ ጥፋተኞች በሚያጠፉበት ጊዜ ታጋሽ የሆነ ጌታ በመሆኑ ይቅር ብሏቸዋል እንጂ እንደ ጥፋቱስ ቢሆን ገና በጣም ከባድና ድርብርብ የሆነ ቅጣት ያስከትልባቸው ነበር ይላል። يا ايها الذين امنوا لا تكونوا كالذين كفروا وقالوا لاخوانهم اذا ضربوا في الارض او كانوا غزا لو كانوا عندنا ما ماتوا وما قتلوا ليجعل الله ذلك حسره في قلوبهم والله يحيي ويميت والله بما تعملون بصير ولئن قتلتم في سبيل الله او متتم لمغفره من الله ورحمه خير مما يجمعون ولئن متتم او قتلتم لالى الله تحشرون فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفض من حولك فاعف عنهم واستغفر لهم وشاورهم في الأمر فإذا عزمت فتوكل على الله إن الله يحب المتوكلين إن ينصركم الله فلا غالب لكم وإن يخذلكم فمن ذا الذي ينصركم من بعده وعلى الله فليتوكل المؤمنون يا أيها الذين آمنوا እናንተ በአላህ ያመናችሁና በፍቃዱ ለመመራት የተስማማችሁ ወገኖች ሆይ ላተኩኑ ከለዚነ ከፈሩ እንደነዛ እንደ ካሃዲዎቹ አትሁኑ። ወቃሉ ሊኢኽዋኒሂም እነዚያ ካሃዲዎቹ ምን አሉ መሰላችሁ ለነዛ ለወንድሞቻቸው ለሙናፊቆቹ ማለት ነው اذا ضربوا في الارض በምድር ላይ ለሥራ ጉዳይ በሚወጡበት ጊዜ ሰፈር ሲያረጉ ማለት ነው አው ካኑ ጉዘን ወይም ደግሞ ለዘመቻ በሚወጡበት ጊዜ ለው ካኑ عندنا ما ماتوا وما قتلوا በዛ በወጡበት ሰፈር ወይም በዘመቻ አደጋ ያጋጠማቸውና ችግር የደረሰባቸው እንደሆነ ካፊሮች እንግዲህ ኢማን ስለሌላቸው ምን ይላሉ? እገሌ አትሄድ ብለው እንዲህ አይነት ቦታ ሄዶ ለሥራ ጉዳይ ንግድ ጥቅም አገኛለሁ ይብሎ በበሽታ ተጠልፎ ሞታል እኮ ወይም ሽፍታ ገደለው እኮ አይ ባይሄር ኑሮ አይሞትም ነበር ይላሉ። ዘመቻም የሄዱትን እንደዚሁ የተጠቁ እንደሆነ አትሄድ እያልኩት ሄዶ እዛ ያለቁ አይደል ነገሌ እኔ ብነግራቸው እምቢ ብለው ይላሉ። እነሱ እንግዲህ አትሄዱ ስላሏቸው በመቅረት ከሞት እንደሚድኑ ቆጥረው ማለት ነው። እና ይሄን አይነት እንግዲህ አተሳሰብ በልባቸው ውስጥ አላህ ያገባባቸው ለጀአለ አላህ ذلك حسرة في قلوبهم በልቦናቸው ውስጥ ቁጭትና ነዳማ ያረግባቸው ፈልጎ ነው እንጂ እነሱ እንደሚሉት ግን ባለመሄዳቸው ሞቱ የሚቀር አልነበረም ነው የሚለው። والله يحيي ويميت الله يفلقون هياو يادرغال يشاو يشابتنم ميغلال انجي سو ወደ ዘመቻ ስለሄደ ወይም ደግሞ ወደ ተለያየ አደጋ ቦታ ስለደረሰ የሚሞት አይደለም። والله بما تعملون بصير እና الله በምትሰሩት ነገር ሁሉ በጥልቅ ተመልካች የሆነ ጌታ ነውና ከዚህ አይነቱ የካሃዲ አስተሳሰብ እናንተ መራቅ አለባችሁ እንጂ ልክ እንደ ካፊሮቹ ሙናፊቅ ወገኖቻቸውን ሲወጡ አትሂዱ ብለው በማስጠንቀቅና በመምከራቸው እንቢ ብለው የሄዱትን ጉዳት ይደርስባቸው ባይሄዱ ኑሮ እንዲህ ባልሆኑ ነበረ እያሉ እንደሚቆጩት እንዳትሆኑ አስጠነቅቃቸዋለሁ። እርግጥ ሰው በሚችለው አቅም መጠንቀቅ አለበት ከመጥፎ ነገር፣ ግን ተጠንቅቆ የደረሰው ነገር ከደረሰ በኋላ ሙእሚን የሆነ ሰው ማሻአላህ አላህ ያለው አይቀርም ብሎ ራሱን ያጽናናል እንጂ እንደ ካፊርና እንደ ሙናፊክ እንዲህ ባይሆን ኑሮ እንዲህ ባልሆነ ነበር ባይሄር ኑሮ ባልተገደለ ነበር ብላችሁ እንዲያትናገሩ ተጠንቀቁ ይላል። ምክንያቱም ይሄ ከቀደር ጋራ የሚያላትም አባባል ነውና ማለት ነው። ወለኢን ቁቲልቱም ፊ ሰቢልላህ እናንተ ደግሞ በአላህ መንገድ ስትታገሩ ብትገደሉ አው ሙቱም ወይም በተለያየ ምክንያት በህመምም ቢሆን ብትሞቱ ለመግፊረቱን ሚን አላህ ወረህመቱን ከአላህ የሆነ ምህረትና ርህራሄ ኸይሩን ሚማ የጅመዑን ካፊሮችና ሙናፊቆች በዚህ በዱንያ ላይ ከሚሰበስቡትና ከሚያከማቹት ንብረት የበለጠና የተመረጠ ነው ለእናንተ ይላል። እና ሙእሚን እንግዲህ እዚህ ዱንያ ላይ ብቻ ለመኖርና ለመጠቀም አይደለም የተፈጠረው ለዘላቂው ዓላማው ነው የሚያስበው ማለት ነው። ካፊሮች እንደዚህ ብለው የሚናገሩት ያው ጥቅምም ጉዳትም እዚህ ዓለም ላይ ያልቃል ከሞተ በኋላ ያሰው ዋጋ የለውም ስለሚሉ ነው። እናንተ ግን በአላህ መንገድ ስትታገሉ ብትሞቱም ብትገደሉም በዛ የምታገኙት ምህረትና የጌታ ረራዬ እነዚህ ካፊሮች ከሚያከማቹትና ከሚሰበስቡት ጥቅም የላቀና የተሻለ መሆኑን አውቃችሁ ለዚህ ነው በትጋትና በንቃት መስታጠት ያለባችሁ ነው የሚለው። ወለኢን ሙቱም አው ቁትልቱም ለኢላላህ ቱሕሸሩን አሁንም በማንኛውም ምክንያት ብትሞቱ ወይም በጥላት እጅ ብትገደሉ በመጨረሻ ሁላችሁም ከያላችሁበት ተነስታችሁና ተሰባስባችሁ ወደ አላህ ነው የምትመለሱት። እኔ ጋር በምትመጡ ጊዜ ሁላችሁም ተገቢ ዋጋችሁን ታገኛላችሁ ይላል። እንግዲህ ይህ ለአማኞቹም ብቻ ሳይሆን ከሃዲዎችንም ይጨምራል ማለት ነው። ከሃዲም ያው በርኩስ ዓላማው ቢሞትም ቢገደልም አማኝም ለእምነቱ ለተልቆው ቢሞትና ቢወድቅም ሁሉም በመጨረሻው መልቂያማ ተነስቶ ወደ እኔ ይመጣና መጥፎ የተከተለውም የመጥፎውን ዋጋ መልካም የሰራውም የመልካሙን ወረታ ይከፈለዋል እንጂ እነሱ እንደሚያስቡት እንዲሁ ዝም ብሎ የሰው ልጅ ሙቶና ተረስቶ የሚቀር አይደለም ማለት ነው። فبما رحمة من الله لنت لهم كالله لهنا الرهراهي لنزل عطيوش وغنوش انت لزبك الله يا محمد آلا ولو كنت فضا عند للاوش مري انت حيلن يقرج راجعنا غليظ القلب لبدن داننا بطوه نرو لن فضو من حولك اهم بفصموت صفات سابيا قلمتشانا فتشاب تاسكت لباش نرو كاكبابي عند تبتنو بكرو نبرا ደግነቱ አላህ Subhanahu Wa Ta'ala አንተን ጸባይህን ውብና ለስላሳ አድርጎ ስለፈጠረህ በመልካም አቀራረብ የተበተኑትን ጥፋተኞች እንደገና ለማሰባሰብ ቻልክ በማለት አደነቃቸው ነው የሚለው። እንግዲህ ቀደም ሲል ዛ ከጀርባ ደጀን ሆነው እንዲጠብቁ የታዘዙት ወታደሮች ወደኛ እንዳትመጡ ሳንጠራችሁ ብለዋቸው የነበረውን ቸኩለው በመምጣታቸው ነው ዲኑን ያበላሹባቸው። ሌላ መሪ ቢሆን እንግዲህ እንዲህ አይነት ከባድ ጥፋት የፈጸመን ቡድን ሲሆን ወዳውኑ በግድያ ይቀጣዋል፣ ቢያንስ ደግሞ ቁም ስቅል የሚያሳጣ ወቀሳ ውርጅብኝ ያወርድበታል እንጂ ምንም አይደለ አላህ ቀደር ነው ብሎ በቀላል ቃል አያልፈውም ነበር። አንተ ግን በጣም በረራዬ የተሞላህ አርቆ አሳቢና ለዘብተኛ የሆንክ ሰው በመሆንህ ሷሃቦች እንደዛ አጥፍተው እንዳላጠፉ እንግዲህ አላህ የሻው ነገር አይቀርምና ምንም አይደል አይዟችሁ ብለህ እነሱን እንደገና ባለማስደንገጥህ ወዳውኑ እንደገና ወደ አንተ የመመለስና የመሰባሰብ እድላችሁ ተሳካ በቀላሉ። እንደሌላውማ ቢሆን ኑሮ አንተ ብስጭትና ቁልጭት ብትጨምር እንደገና በንዴት ጭከና የተሞላበት እርምጃ ብትወስድ ኑሮ በዛው በጥፋታቸው እንዳፈሩ ተበታትነው ይቀሩ ነበር። ግን ጥሩ ሁኔታ ነበር አንተ የተከተልከው ብሎ ነብዩን ምስጋናና አድናቆት አደረገላቸው። ፈአፉ አንሁም አሁንም በትግስት እንዳለፍካቸው ሁሉ ከልብ ይቅር በላቸው በማለት አፉታም ጠየቀላቸው ይላል። አላህ አዛኝ ከመሆኑ የተነሳ የበኩሉን ወለቀድ አፈላሁ አንሁም ብሎ ምህረት ሰጥቷቸው ነበር። ነብዩ ደግሞ በበኩላቸው ያው መብታቸው ተነክቷልና እሳቸው አፉ ካላሉ በእሳቸው በኩል ተጠያቂ ስለሚሆኑ ይቅርታ አድርግላቸው ብሎ ነብዩን ይለምንላቸዋል። ወስተግፊር ለሁም እኔንም ጌታ ይቅር በላቸው ብለ አንተ ከለመንከኝ ነው ምምራቸው። ወሻውሩም ፊል አምሪ ከዚህ በኋላ ደግሞ ለወደፊት በምታረጉትም እንቅስቃሴ በጉዳዩ አማክራቸው። ምክንያቱም ጥፋታቸውን ይቅርታ አድርጎ ማለፉ ብቻ ሙሉ በሙሉ ስሜታቸውን አይቀይረውምና ለወደፊት ደግሞ በሚደረገው እንቅስቃሴ ምንም ቂም እንደሌለ እንዳልተቀየምካቸው መሆኑን ለማረጋገጥ አማክራቸው። በምታማክራቸው ጊዜ አሁንም ከልባቸው እኛን አቅርበውናል በማለት ችግሩ በሙሉ ተስሜታቸው ይወገዳል ማለት ነው። እና አንድነታቸው እንዳይናጋና መተማመን እንዳይጠፋ ነው አላህ ይህን አይነቱ ያመራል ስልት የሚመክራቸው ለነብዩ ማለት ነው። እንግዲህ አንድ መሪና ተመሪ ኃይል አለመተማመን ከተፈጠረ አለቃው የማያቀርበው የማያማክረው ከሆነ አለቃውም አምባገነን እየሆነ ይሄዳል፣ ወታደሩም ታማኝነቱን እያጓደለ ይሄድና በመጨረሻ ለውድቀት ይበቃልና የዛ አይነት አዝማሚያ እንዳያመጣ ወዳውኑ ነብዩን አለይሂ ሰላቱ ወሰለም የጀመሩትን የትግስትና ያስተውሎ አጉዞ እንዲቀጥሉበትና እንዲገፉበት ከልባቸው ይቅርታ እንዲያደርጉና አላህንም ማራቸው ብለው እንዲለምኑላቸው ፍታቸው ላይ ከዛም ደግሞ በቀጣው እንቅስቃሴ እንዲያማክሯቸውና እንዲያወያዩአቸው አዘዘ ማለት ነው። ይህ ከሆነ አንድነቱ በሚገባ ይጠበቅና ይጠናከራል፣ ለወደፊት የሚደረገው እንቅስቃሴ ስኬታማ ይሆናልና ማለት ነው። فإذا عزمت ان عند النجر ተወያይታችሁ ውሳኔ በመታሰርፍበት ጊዜ እንግዲህ የተከታዮችን ሐሳብ ካሰባሰብክ በኋላ ከተገኙት ሐሳቦች አሁን እንግዲህ የውሳኔ ቃል በዚህ ምደምደመው ብለ በመትቋጭበት ጊዜ ፈተወከለ አላህ ተወያይታችሁ ያሳለፋችሁትን ውሳኔ እንግዲህ በኃይላችን በጉልበታችን እናስፈጽመዋለን ብላችሁ እንደ ካፊሮች እንዳትደነፉ። እኛ እንግዲህ የመሰለን ይሄ ነው፣ በዚህ ተስማምተናል፣ አላህ ይርዳንና ይሄንን ተግባራዊ ለማድረግ እንንቀሳቀስ ብላችሁ በመጨረሻ በእኔ ላይ ተማምናችሁ ነው መነሳት ያለባችሁ ይላል። ኢነላህ ይሁብል ሙተወኪሊን ምክንያቱም አላህ Subhanahu Wa Ta'ala በሱ የሚተማመኑና የሚመኩበትን ባሪያዎቹን ይወዳልና በዚህ መልክ ከሰራችሁ እኔም እረዳችኋለሁና አሳካላችኋለሁ ይላል። እና ተወኩል ራሱ የተውሂድ አካል ነው። አንድ ሙእሚን የሆነ ሰው እንግዲህ እንደማንኛውም ሰው በራሱ አቅም በጉልበቱ በኃይሉ ይንቀሳቀሳል፣ ግን ያን ሁሉ ካደረገ በኋላ አላህ ነው የሚረዳኝ የሚል እምነቱን መርሳት የለበትም። ይህ ከሆነ አንደኛ አላህ ይወደዋል፣ ሁለተኛ ደግሞ ለዛ ላሰበበት ነገር ስኬታማነትን ይሰጠዋል ማለት ነው። ኢየሱርኩሙላህ አላህ የረዳችሁ እንደሆነ ፈላጋሊ በለኩም ምንጊዜም የሚያይላችሁና የሚያሸንፋችሁ ነገር አይኖርም፣ ልክ ያው በድር ላይ እንዳታየው ማለት ነው። ወኢን የኽዙልኩም አላህ ደግሞ ተቆጥቶ ያጋለጣችሁ እንደሆነ ፈመን ደለዚ የንሱሩኩም ሚን ባዲህ እሱ ካጋለጣችሁ በኋላ ማን ነው የሚረዳችሁና የሚደግፋችሁ? ያው በኡሁር ላይ እንደታየው ማለት ነው። ወአላህ ፈለተወከሉል ሙእሚኑን እና በዚህ በኡሁር ዘመቻ የደረሰባችሁ ችግር ለወደፊቱ ትምህርት ሰጭ ነውና ከዚህ ተነስተታችሁ አማኞች ምንጊዜም በጌታችሁ በአላህ ላይ መተማመንና መመካት እንጂ በራሳችሁና በእውቀታችሁ ብቻ መተማመኑ የትም እንደማያደርስ ይኸውና ተረታችኋል ይላል። وما كان لنبي ان يغل ومن يغل ياتي بما غل يوم القيامه ثم توفى كل نفس ما كسبت وهم لا يظلمون افمن اتبع رضوان الله كمن باء بسخط من الله ومأواه جهنم وبئس المصير هم درجات عند الله والله بصير بما يعملون وما كان لنبي ان يغل نبي هنا سودكم የምርኮን ገንዘብ በድብቅ መውሰድ አይጠበቅበትም ይላል። ይሄ የመጣበት ምክንያቱ ያ በድር ዘመቻ ካለቀ በኋላ አንዲት ካባ ጠፋች ይባላል። ያቡጀል የክብር ልብስ ነበረች። እሱ ያው ተገልሏልና የበድር ለታ እሱ ላይ የነበረችው የማዕረግ ልብስ ስትጠፋ ጊዜ አሁንም አንዳንድ ደካማ አስተሳሰብ ያላቸው ግለሰቦች ያቺ ቆንጆ ብርቅዬ ልብስ የተደጅ በሚባልበት ጊዜ ያው አለቃችሁ ነብይ ነኝ የሚለው ሰውዬ አንስፋት ይሆናልላ ብለው አሙ ይባላል። እና እንግዲህ እነሱ ያው ባለው sultaan ተጠቅሞ የባለ sultaan ልብስናትና ለኔ ነው የምትገባው ብሎ ወስዷት ይሆናል ማለታቸው ነው። ይህ አባባል ግን በእነሱ በኩል እንደቀላል ቢታይም በአላህ በኩል ከባድ ስለነበረ ወዳውኑ ይሄን አያታ ወረደበት። ነብዩን ደግሞ የምርኮ ገንዘብ ደብቆ ይወስዳል ማለት ጀመራችሁ እንደ የማ ከሆነ የበጣም አስገራሚ ሁኔታ ነው የሚሆነው። እንኳን የነብዩ መሐመድ ሰይዱል አወሊን ወላኺሪን የተባለው ይቅርና ማንኛውም ተራ ነብይ እንኳን ቢሆን የምርኮን ገንዘብ ከተራዊቱ ፊት አቅርቦ በክፍፍሩ ከደረሰው ድርሻውን ይወስዳል እንጂ እኔ sultaan አለኝ ብሎ እንደ ሌሎቹ ባለ sultaanat አንስቶ የሚወስድ ነብይ የለኝም ጭርሱን አለ። በዛ አጋጣሚ እንግዲህ ለሁሉም ነብዮች ከእንዲህ አይነት ባህሪ የጠሩ መሆናቸውን አረጋገጠ። ወመን ይغلል ያቲ ቢማ ገለ የውመ القيامه ማንንም ሰው ቢሆን ከምርኮ ገንዘብ ታስፈቅድና ወይም በክፍያ ሳይደርሰው አንድ ነገር ደብቆ የሚወስድ ሰው ካለ ያን ደብቆ የወሰደውን ገንዘብ አነሰም አደገም የውመ القيامه በመላው የዓለም ህዝብ ፊት እያውለበለበ ይዞ እንዲመጣና እንዲጋለጥ አደርጋለሁ። ታዲያ እንዲህ አይነት መዘዝ የሚያስከትለው ነገር ነብይ ሊሰራው አይጠበቅም ይላል። ፈመቶ ወጣ ሁሉ ነፍስ ማከሰበት ወሁም ላይ ይግለሙን መጀመሪያ እንግዲህ አላሩስ ኢላሻድ በዚህ መልክ ተተጋለጠና ከተዋረደ በኋላ ከዳተኛው በመጨረሻ ደግሞ ነፍስ የተባለች ሁሉ ተሰራው የነበረውን ዋጋ ውጤት ተረከባለች። የዛ ግዜ ደግሞ በሌላው ጥፋቱ ቀጣይ ቅጣቱን ሊያገኝ ይችላል። ይሄ ሁሉ የሚባል ነገር ግን ልዩ ጥፋት ስለሆነ ከሁሉም በፊት የሚያስጠይቅና የሚያጋልጥ የሚያስቀጣ ነው ባላቸው ይላል። እና እንግዲህ አቡጀልን የገደሉት ሁለት ወጣቶች ነበሩ። እነሱ ገለውት ወዳው አልፈው ወደ ሌላው በመቀጠል ሄዱ። ከኋላቸው ግን አንድ ፈሪ ሰውዬ እነሱ ካለፉ በኋላ ቀስ ብሎ ተንኳቶ ይሄድና ልብሱንና መሳሪያውን ይገፋል። ኋላ ጦርነቱ ካበቃ በኋላ ሲመለሱ ከላው ላይ የነበረው ልብስ ጠፋ ማለት ነው። ማን ወሰደው እየተባለ ሲጠያየቁ አንዳንዶቹ ተነስተው ያው አለቃቸው ወስዶላቸዋል እንጂ ማን ይደፍራል እሱን አሉ። የግዲ ይህ ነገር ተሰማ። ወዳውኑ ነብያችን አለይሂ ሰላቱ ወሰለም ሰበሰቡና የጠፋውን ቃ አውጡ ያያችሁም ያነሳችሁም ካላችሁ በማለት ጥያቄ አቀረቡ። የግዲ ያ የደበቀው ሰውዬ ቢደብቅም ወህይ እንደሚያጋልጠው ስለሚያቅ እንደገና እየተረበተበተ መጣና እኔ ነኝ የወሰድኩትና የደበቅኩት አለ። ምን ነካህና ነው እንዲያረከው ሲልዚህ እንደው ልብሷ ደስ የምትልስቶን ግዜ ጉጉት አደረብኝና ደብቄ ለማስቀረት ሳይሆን ያው ሌላ ሰው እንዳይቀድመኝ በቁጥጥር ስር ካረኩ በኋላ እርሷን ቀስር እየላስፈቅድ ፈልጌ ነበርና አሁን ምስጡኝ ይፍቀዱልኝ ብሎ ጥያቄ አቀረበ። የግዚያ አቡበከር ተናደዱ ይባላል። አንበሳ የጣለውን ጅብ መቼ በልቶ ያውቃል አሉ ይባላል። ጀግኖቹ የገደሉትን ሰለባ ለነዛው ለገዳዎቹ ይሰጣል እንጂ አንተ እንደዚህ ፈሪ ነህ የሞተ ጥንብ ነው ተኋላ የምትከተለው ስለዚህ የወንዶቹን ሰለባ እንደገና ላንተ አሳልፈው እንዲሰጡ እኔ አልስማማም ብለው ተቃውሟቸውን አሳዩ ይባላል። ረሱልም አው ይሄ ሊሆን አይችልም መልስ ስጣሉና እንደገና ለገዳዎቹ እንዲመለስ ተደረገ ይባላል። እና ይሁንታው እንዲሆን ያለ ግን እነዚህ በሽተኛ የሆኑ ሙናፊቆች ነብዩ እንዳነሱ ጠርጥረው ተናግረው ነበርና ይሄ አያት የመጣበት በዚህ ምክንያት ነው። ثمت وفا كل نفس ما كسبت وهم لا يظلمون ان يوم القيامه سيون ማንኛውም ነፍስ የሰራቸውን ስራ ዋጋና ውጤቷን ትረከባለች እና ተረፈኞች በዛ ወቅት ከሰሩ ስራ ዋጋ ምንም አይጎደልባቸውም ጥፋተኞችም ከጥፋታቸው በላይ ወንጀል አይጫንባቸውም መልካም የሰሩትም ደግሞ የመልካም ስራ ውጤታቸው አይቀነስባቸውም ሁሉም ሂሳቡን በሚገባ ያገኛል ይላል። አፈመን ተባሪድዋን الله ለመሆኑ ያ አላህን ውዴታና ፍቃዲ የሚከተል የሆነው ሙእሚን ከመን ባአ ቢሰኸት ምን الله ያ አላህን ቁጣ ሸምቶ እንደተመለሰው እርጉም ነው ትላላችሁን ይላል። ወመዋሁ ጀሃነም በዛ በቁጣውም ታቢያ የመጨረሻ መኖሪያውና መዘውተሪያው ጀሃነም የምትሆንለት ሰውዬ ያ አላህን ውዴታ እንደተከተለው ሙእሚን ሊሆን አይችልም። ወቢሰል መሲር እና እነዚህ ያላህ ቁጣ ያረፈባቸው ሰዎች የመጨረሻ መኖሪያቸው እና መዘውተሪያቸው ጀሃነም ስትሆን ይህች ጀሃነም ለነሱ መመለሻነቷ ምንኛ ከፋች ይላል ማለት ነው። እና እንግዲህ ኩፋሮቹና ሙናፊቆቹ ልክ እነሱ በትክክለኛ ጉዞ ላይ ነን እያሉ ሙእሚኖችን ይተቹና ያሙ ነበር። እንዳውም ከሙእሚኖቹ እነሱ እኛ እንሻላለን የሚል ግምት ስለነበራቸው አይም ሰላቸው እነዚህ ሙእሚኖቹ ያአላህን ውዴታና ፍቃድ የሚከተሉ በአላህ መመሪያ የሚመሩ ናቸው። እናንተ ደግሞ በሰይጣን መመሪያ ነውና የምትመሩት ሁለቱ ቡድኖች እኩል ሊሆኑ አይችሉም። እነዚህኞቹ ለጀነት ሲበቁ እናንተ ግን ለጀሃነም ነው የምትጋለጡት ጀሃነምም ለእናንተ መኖሪያነቷ የከፋች እንደምትሆን ነው በማለት አስጠነቀቀ። ሁም ደረጃቱን ዒንደላህ እና ሰዎች ሲባሉ በአላህ ዘንዳ በተለያየ ደረጃ እርከን ላይ ናቸው ይላል። አለል ኸይርም ቢሆኑ አለል ሸር ሁላቸውም በስራ መጠናቸው ነው ዋጋቸውን የሚከፍላቸው አላህ። والله بصير بما يعملون ሰዎች በሚሰሩት ስራ አላህ በጥልቅ ተመልካች ነውና በሰሩት ስራ ባለብዙውንም በብዙ ባለጥቂቱንም በጥቂቱ በክፉ የሰራውንም በክፋቱ መልካም ያደረገውንም በመልካም አድራጎቱ በተለያየ ደረጃና መጠን ነው የሚመነዳቸው ማለት ነው። መጀመሪያ ኸይረኛና ሸረኛ ያው እኩል አይደለም ያው ሁለቱ ፍጹም የተለያዩና ተቃራኒ በመሆናቸው ሸረኞቹን ለቅጣት ኸይረኞቹን ደግሞ ለጽድቅ ሲያበቃቸው እንደገና በዝርዝር ሲታይ ደግሞ ኸይረኞች ራሳቸው ይበላለጣሉ ማለት ነው። ሁሉም ኸይረኛ እኩል አይደለም እኩሉ ከፍተኛ ማዕረግ ላይ የደረሳለ ታላቅ ጀብዱ በመስራት ማለት ነው ለእስላሙና ለሙስሊሙ ህብረተሰብ በማገልገል ያአላህንም ግዴታ በመወጣቱ አንዳንዱ ደግሞ ደካማ ይሆንና በከፊል ግዴታውን ቢወጣም በከፊል ደግሞ አጓሎ ከሆነ ዝቅ ይላል ማለት ነው። አንዳንዱ ደግሞ በጣም ሰነፍና ደካማ ከሆነ በዛው ልክ ዝቅ ይያለ እየቀነሰ ይሄዳል እንጂ በስመ ሙስሊም በስመ መልካም ሰሪ ሁሉም እኩል ሊሆን አይችልም ማለት ነው። ወደ መጥፎ ተራተኞችም ሲከድ እንደዛው ነው። በከፍተኛ ደረጃ ልክ እንደ ኢብሊስ ሆነው ያጠፉ አሉ። እነዛ እንግዲህ ቁጣታቸው የዛኑ ያህል በጣም የከበደ እንደሚሆን ነው። እንደገና ደግሞ በመለስተኛ ደረጃ ያጠፉም ካሉ እንደዛው ቁጣታቸው ዝቅ ይላል። በጣም በደካማ ደረጃም ከሆነ ያችኑ ያጠፋትን ያህል እንጂ በስመ ካፊር ሁሉንም አንድ ደረጃ ላይ አድርጎ አይቀጣም። ምክንያቱም አላህ አዲል ነውና ለሁሉም የሚገባውን መጠን ነው የሚሰጠው ማለት ነው። لقد من الله على المؤمنين اذ بعث فيهم رسولا من انفسهم يتلو عليهم اياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين أولما أصابتكم مصيبة قد أصبتم مثلها قلتم أن هذا قل هو من عند أنفسكم إن الله على كل شيء قدير لقد من الله على المؤمنين إذ بعث فيهم رسولا من أنفسهم الله سبحانه وتعالى بأمان يجلعي كفتن يايوان تقعون يشرون لك سواجوا الليلة ምን በሚሆንበት ጊዜ ነው ይሄንን ነገር የለገሳቸው? ኢዝባተቲም ረሱላ ሚን አንፉሲሂም ከራሳቸው ከመካከላቸው ለነሱ መሪና አስተማሪ ይሆን ዘንዳ መልእክተኛውን መርጦ በላከላቸው ጊዜ አላህ ታላቁን ወለታና ጸጋ የለገሳቸው መሆኑን አረጋግጧል ይላል። የትሩ አለይም አያቲ እና ይህ መልእክተኛ በእነሱ ላይ የጌታን ቃላትና አንቀጾች የሚያነብ አድርጎ ሲልክላቸው ወይ ዘኪም ተከዲያት ተድንቁርና ተሽርክ ከመሳሰሉት ለበሽታዎች የሚያጸዳና የሚገላግላቸው አድርጎ ወይዓልሙሁም አልኪታበ ወልሂክማ የአላህን ኪታብ የሚያስተምራቸውና የራሱንም ጥበብና ማብራሪያ ሐዲስን የሚያስተምራቸው አድርጎ ሲልክላቸው ትልቅ ችሮታና ጸጋውን አጎናጽፋቸዋል። ወይን ካኑ ምን ቀብሉ ለፊ ዶላል ሙቢን እነዚህ ሙእሚኖች ይድል ለነሱ ከመሰጠቱ በፊት ጭልጥ ባለ ስተቱ ተዘፍቀው ነበር በጃሂልያ ዓለም ውስጥ ነበሩ። ከዛ ከጨለማ ህይወታቸው የሚያወጣ የዛ አይነት መሪና አስተማሪ ከመካከላቸው መርጦ ሲልክላቸው ትልቅ ውለታ ያወለላቸው መሆኑን ማስተዋወትና እነሱን ደግሞ ይሄን ውለታ ለመመለስ ባላቅማቸው መንቀሳቀስ አለባቸው እንጂ እንደገና ትልቁን እድል እንደቀላል አድርገው ማየትና መወሳለት የለባቸውም ነው የሚለው። እና እንግዲህ በጃዙት ወርቅ ተገል ይቆጠራል እንደሚባለው ነብዩ አለይሂ ሰላቱ ወሰለም በመካከላቸው በነበሩበት ጊዜ እርግጥ ብዙዎቹ የሳቸውን ደረጃና ማንነት ጠንቅቀው የሚያቁና በህይወታቸውም በንብረታቸውም በዛ ከፍለው የሳቸውን አላማን መሳካት ለማየት ከፍተኛ ርብርቦች ቢያደርጉም አንዳንዶች ደካሞችና ሙናፊቆች ደግሞ እንደቀላል እንደማንኛውም ተራመሪ አርገው የሚገምቱ ስለነበረ ረየሰጣዋቸውን እድል እንደቀላል አጥቶት ልብ በሉና ተገቢውን ምስጋና ወረታ ከፈሉ በማለት ጠየቀ ማለት ነው። እና በዛው ወቅት ላሉት ብቻ ሳይሆን እስከመጨረሻው ድረስ ለተከታዮቻቸው ሁሉ ይጸጋ ቀጣይ ነው። እና ባሁንም ጊዜ ሙእሚኖች እንግዲህ ይሄንን አላህ የሰጣቸውን ጸጋ በሚገባ ተገንዝበው ለአላህ ወረታ ካልመለሱና የዲንና ደራ በሚገባ ካልጠበቁ በስተቀር አሁንም ከተጠያቂነት እንደማያመልጡ ይጠቁማል። አወለማ አሷበትኩም ሙሲበቱን ቀዲ አሷብቱም ሚትለይሃ አለመሆኑ ችግር በሚደርስባችሁ ጊዜ የዚህ አይነት ሙሲባ ወይም ፈተና ካሁን ቀደም በሁለት ጥፍ በጥላቶቻችሁ ላይ ደርሶ እያለ ቁልቱም አሁን እናንተ ተገርማችሁ እንዲህ ትላላችሁን? አና ሀዛ ይህ አይነት ውድቀትና ሽንፈት ከየት መጣብን ለመሆኑ እያላችሁ ትገረማላችሁና ትደነቃላችሁን? ቁልሆ ሚን ዒንዲ አንፉሲኩም እና ከየት እንደመጣ አትጡት፣ ከራሳችሁ በኩል ነው የመጣባችሁ በላቸው። ኢነላህ አላ ኩሊ ሸይን ቀዲር አላህ በማንኛውም ነገር ላይ ችሎታው የላቀ የሆነ ጌታ ነውና እናንተም ታጠፋችሁ እንደዚህ የማረግ መሆኔን ለማሳየት ሁን ብዬ ያደረግኩት ነው ብለህ ንገራቸው ይላል። እንግዲህ ሷሃቦይ ቅድምም እንደተጠቀሰው የኡሁድ ዘመቻ ባልተጠበቀ መልክ ብዙ ጉዳት ሲደርስባቸውና የናፈቁት እንዲል ሲያጡ ጊዜ በጣም ተደናግጠው አላህ ረዳችኋለሁ እያለ እኛም ደግሞ ከአምናው ይልቁን ዘንድሮ የተሻለ ቁጥርና ዝግጅት ይዘን ነበረ እንዴት ሊመጣብን ቻለ የዚህ አይነት ውድቀት እያሉ መጠያየቅ ጀመሩ ማለት ነው። ምክንያቱ እስካሁንም አልገባችሁም እንደ የአላህን አደራ ጥሳችሁ ረሱል ያዘዟችሁንና የሰጧችሁን ቦታ ለቃችሁ በመምጣት ራሳችሁ ያመጣችሁት ውጤት ነዋ፣ ከየት መጣ እንዴት ትላላችሁ? እንዴት ጥፋታችሁን አትገነዘቡም? በማለት አሁንም ወቀሳውን ቀጠለ ማለት ነው። وما أصابكم يوم التقى الجمعان فبإذن الله وليعلم المؤمنين وما أصابكم يوم التقى الجمعان فلت برنوش بوجو ميدالي فتقنا يبتلت يدرس باتشونا يقات ماتشو شقر فبإذن الله با الله فكارنو هون فلوانو اندي درس باتشو يدرقو براتشو الله رستو زنگتو عيد اللم ينقر اندي درس باتشو هون فلوانا السبوانو اندي يدرسو وليعلم المؤمنين ان بذ بفتناو ደግሞ ተልባቸው አማኝ ሆኑትንም በገዲር ለይቶ ሊያውቃቸው ፈልጎ እንጂ እንዲሁ ዝም ብሎ ባጋጣሚ የመጣ አይምሰላቸው ይላል። እነሱ ጎክቱ እንደቀላል የቆጠሩትን ስተት እሱ ግን በጣም ትኩረት ሰጠና ደጋግሞ ወቀሳቸው ማለት ነው። ለምንድነው የነብዩን ፍቃድ መጣስ ማለት በቀጥታ ያው የአላህን ፍቃድ ከመጣስ የተለየ ስላል ሆነ እንደዚህ ነው ወደፊትም የሚያጋጥማችሁ። ስለዚህ ነብዩ ያዘዟችሁን ነገር ሙሉ በሙሉ ማክበርና መከተል አለባችሁ ካልሆነ